ገርማቸው ይችላል እንዴ አሁን ሸክ ኢብራሂም ስለ ሰላት ሊያስተምር ነው ሰላት ማናቀዋለን ሊሉ ይችላሉ አው እንደዚህ ሊሉ ይችላሉ ላኪን ሐቂቀተን ውስጥ ስንገባ ግን እንዴት ጣፋጭ መሆኑ ታቃላችሁ ሰላት 100 ጊዜ ብትማረው 100 ጊዜ ብትማረው በዛ አትበል ምክንያቱም ሌላ ኢባዳ የለንም እንጂ እስቲ አምጥ እስቲ ሌላ ኢባዳ ጎላለ ኢባዳና ከአላህ ጋር አምስት ጊዜ 10 ጊዜ የሚያገናኝህ አለ ሰላት አለ እንዴ የለም ስለዚህ ማስተር ብታደርገው የሰላት ጉዳይ ሲቀል ነው እንደው ይሄ ተቅላላ እኮ ነው ፈርዱ ሱና ሙስተሐቡ መክሩሁ ምናምን ትንት ታርገማውቅ እኮ የእስላም ግዴታ ነው አንድ እስላም የተባለው ሰው ከተውሂድ በኋላ ሰላት በትንተና እኮ ነው ማውቅ ያለበት ግን 90% አሁን ብንልም 80% የኡመት መሐመድ ሁሉ ያቃሉ ስለ ሰላት አያውቁ እስቲ ወደ ሰላት እንግባ ሰላት ወንድሞች ሶስት ቅርጽ አላት ለምሳሌ ቦዲያችን ስንት ቅርጽ አለው ብንል ራስ አንድ ቅርጽ ነው ካንገት እስከ ሆድ ምናምን ያለው አንድ ቅርጽ ነው ከዛ ሁለት እግር ሌላ ቅርጽ ነው በሶስት ይከፈላል ብንል ለምሳሌ ሰላት በሶስት ቅርጽ አላት ማለት ነው እና 3 ፓርትስ ፓርቲዎች ሶስት ናቸው አንደኛው ቀብልያ ይባላል የሰላቱ አንደኛው ክፍል አልቀብልያ ቀብልያ ማለት ከሰላት በፊት መከናወን ያለበት ነገር ነው ወይም ፉቀሃዎቹ ሹሩጥ ይሉታል ቅድመ ኩነት ማለት ነው ቅድመ ኩነት ሹሩጥ يعني عند النجر كما هونو بفيت يم يتدرجو نجر عليه شروط دمو بتقام اسفلاقي ناتشو مكنياتهم اساس ناتشو مسرت ناتشو النسو كال تغنيو تلقو بوديو ناسالاو لغنيا يتشلم شروط مالت انجليا هون سالات بس انتكفل ناتو نمو بسوس كسالات بفيت عندنو بسالات وست هولتنو كسالات بوهالا سوستنو اشي؟ إذن صلاة سوست بارتي اللات نا عندن يو بارت من دنو كصلاة بفيت ولتن يو بارت دمو راسو صلاة بوديو سوستن يو دمو كصلاة وجالو سوستم صلاة يستن يو جوال سوستم كتغن يو نو صلاة يميبالو إشي عندن يو بفيت يالو شروط يبالالو ሹሩጦቹ ራሳቸው ዑለማዎቹ በሁለት ነው ይከፈሏቸው የሰላት ሸርጦች በሁለት ይከፈላሉ አንደኛው ሹሩጥ الوجوب ይባላሉ ሁለተኛው ሹሩጥ الصحة ይባላሉ ምን ማለት ነው ሹሩጥ الوجوب ሹሩጥ الوجوب እና ሹሩጥ الصحة ምንም አይገናኙም የተለያዩ ሁለት መለፍ ናቸው ሁለት ፋይል ናቸው እና ይሄ ከዛ አይገናኙም ግን ሁሉ ሸርጥ ነው የሚባለው شروط الوجوب مالت عند سو صلاه لمسجد متى نو يوجب بيت اهون يمتقساچو نجر اهون يمتقساچو نجر كتكسثو عندو كنسو ويم كتكسته انتن يلال صلاه وجوبتال مالت نو انزي امست نجروش اهون يمتقساچو ويم سدس نجروش كتغنيو عند سو صلاه مسجد وجببت لالن ايش مندناچو መጀመሪያ እስላም መሆን አለበት ጥብ ካፍር ቢሰግድስ አረ እንዴትማ ካፍሩማ ራሱ ሩህ የለውም ኮሱ ሩህ አልባነው ምክንያቱም ተውሂድ ስለሌለው ሰላት እሺ ደስ ይለኛል ሰላት ልሰግድ ብለ ስገት ነው አለ ስገልገን አላህ ይቀበልልህም ደሞ አንተ ካፍር ነህ ስለዚህ መጀመሪያ እስላም እስላም ያልሆነ ስገድ ብለና እናስገድደው ምክንያቱም ራሱ መጀመሪያ ወደ እስልምና መግባት አለበት ሁለተኛ التمييز اللي هي البلوغ اكما الدم يدرسنو صلاه سجد بلن يميمتا كونا من متاو يميقطا كونا من قطاو صلاه قال سجد كافر يمنلو كله يه نجر يعني 15 عمس يدرس بيتشا نو ويم دومو اكما الدم سيدرس نو ሁለትنا انزي ثالثنيا له العقل مجنون ابدي هنا سو سجد بلن انا سجدوم مكنياتهم صلاه سجدالهو بلو راقوتو نو ميسجدو صلاه سجدو بلو يشنه يسجدال አለ ውዱ ይሰግዳል ቂብላ በዚህ ነው ብትለው በዛ ነው የሚሰግደው ምክንያቱም አቅል ስለሌለው መጅኑን ያኒ ሰላት አልወጀበበትም ስንት ሆኑ 3 አራተኛ عدم الإكراه على تركها عند سو أذان عليه عصر سجدت الوالي الشبل المسجد سيل عند متانا سلاسات إيتي اللو متر يزو متو أشو قلت يعني أنا كسجدك النزيت إيتوش بسو نتنو مكتات شونا أقد لها اللو ألو انقدي يتقدل سجدان اللوم مكره يبال علي مكره مالت أتسجدم تبلو በወታደር ነው በመንግስት ነው በጠላት ነው አትሰግዱም ብሎ ከተገደደ ካስገደዱት ሰላት አልወጀበበትም ሺ አራት ሆኖ አላሁን አምስተኛ ብሉግ الدعዋ ሰላት ፈርድ መሆኑን የደረሰው ሰው መሆን አለበት ምክንያቱም ሰላት ፈርድ መሆኑን የማያውቁ ሊኖሩ ይችላሉ አትደነቁ ወንድሞች እንዴት ሊኖር ይችላል ተላለ አው ሄድና እኔ ጅማ ሁለት አመት እዛ ነበርኩ አይደለም ከጅማ ወደ ደቡብ ሄድ እዛ እልም ያለ ገጠር ነው ሰዎች አሉ እዛ እንኳን ሰላት ላኢላሀ ኢላላህ ምን ሆነ የማያውቁ ሰዎች አሉ ራቆታቸው ቅጠል ለብሰው የሚሄዱ ሰዎች አሉ ተማም እሺ ይሰውየው ሰላት ምን ሆነ አያውቁም አንድ ሁለተኛ ራሱ ካንተ ጋር ያለው ካንተ ጋር ያለው በአሜሪካ ወላ ካናዳ ወላ አሜሪካ ወላ ሳውዲ ወላ አስመራ ወላ አዲስ አበባ ያለ ሰው ክርስቲያን ነው አሰለመ አሁን ካሰለመ አልহামዱሊላህ እስልምና ገብቼ ብሎ በስ ደስ አለው ሰላት ግን ሩክን መሆኑን አያቅም እዚህ ላይ ለምን አልሰገድክም ብለን ያኒ አንገርፈውም ወይም ደሞ አንርምጃን ወስድበትም መጀመሪያ ሰላት ፈርድ መሆኑን ማሳወቅ አለብን إذن هذا يسمى بلوغ الدعوة يعني دعوة يدرسو سونو صلاة فرض نو تبلو كتماربو هلا نو واجب يفن هون البت سدس ونوال شي سبا تنيو القدرة حسب الاستطاعة القدرة حسب الاستطاعة كيف يعني حسب الاستطاعة القدرة حسب الاستطاعة طيب أن سو تنيا قدرة اللو لمسجد አይችልም ተኛ خلاص እሺ አንድ ሰው ረሳ ለምን አትሰግድም አንተ ችሎታ ያለህ ነው አለን አው ግን ረሳሁት አራተኛ እግሩና ራሱ አሰሩትና በእንጂ ሰጠው ጣሉት እዛ ማعرف ምንም ነገር የማያውቀው ነገር የለም አያቅም አይችልም አልሰገደም خلاص አልቻለም ስለዚህ ችሎታ ሲኖርህ ነው ግን አንድ ሰው ሁለት እግሩ ሁለት እጁ አሰሩትና ራቆቱ አርገው መሬት ላይ ጣሉት ይችላል ንዓም ይችላል ይችላል ምክንያቱም በራሱ የተንቀሳቀሰ ለመስገድ ይችላል ስለዚህ ምን ይላል አልቁድረቱ ሐስበ الاستطاعه يعني ለመስገድ ችሎታ እንዲኖረው ያስፈልጋል ችሎታው ደግሞ እንደተመቸው ችሎታው እኛ አይደለም የምንወስንለት እንደተመቸው እነዚህ ስንት ሆኑ አሁን እነዚህ ምን ይባላሉ شروط الوجوب ايش معنى شروط الوجوب يعني صلاه لمسجد يمجددوا سو واجب يهونبت انذي ناتشو الاسلام التمييز العقل عدم الاكراه على تركها بلوغ الدعوه القدره حسب الاستطاعه سدست ناتشو اشي مايكاو اطوثو بامارنيا يميجلصلني انذي مكناتهم ይህ ስለፊቅህ ሳምንት ካለፈስ ጠይቃችሁ ድንግግርግር ብላችሁ በቃ ማንንም ሰው አይመለስም እሺ አሁን እጅ ከንፍንጃ አሁን ሆት ነው አሁን ፒዛ ሆት አለ አይደለም ፒዛ ሆት ሞቅ ያለ እንትን አሁን እነዚህ ስድስት በአማርኛ እሺ በአረብኛ ሳይሆን በአማርኛ የሚገልጽልኝ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማ ጀነቲ ጀነቲ እስካሁን አልመለሰችም ኢንሻአላህ ለጀነቲ ማይክ ፍሪ جزاكم الله برادر السلام عليكم ورحمه الله وبركاته استاذ እንዲሁም ያ ጀማዓት الخير አሁን የተገለጸው ስድስቱ አንድ ሰው ከሰላት በፊት ስለ ሰላት በተመለከተ ነውና ሹሩጥ ወይም ዋጅብ እንለዋለን። እና አንደኛው እስላም መሆን አለበት ግዴታ እንዲሰግድ የምናስገድደው። ሁለተኛ አቅማዳ የደረሰ ሰው መሆን አለበት፣ ወይም ከ15 ዓመት በላይ የሆነ ሰው መሆን አለበት። ሶስተኛ አቅል ያለው ሰው ወይም እብድ ያልሆነ ሰው መሆን አለበት። አራተኛ አዛን ብሎ ለምሳሌ አስር ሰላትን ስገድ ተብሎ አንድ ሰው እንዲሰግድ እየተዘጋጀ አንድ ሰው መጥቶ ደግሞ ቢያስቦካው ወይም እገልሃለሁ ቢለው ይህንን ሰው ልናስገድደው አንችልም። አምስተኛ ሰላት ግዴታ መሆኑን ወቅት አለበት ማወቅ አለበት። ሰላት ግዴታ መሆኑን ማወቅ አለበት። ስድስተኛ ከተኛ ወይም ደግሞ ከረሳ ያን ሰው ልናስገድደው አንችልም። እና ችሎታ ሲኖረው ነው ያ ሰው ሊሰግድ የሚገባው። እና ጀዛኩም ላህ ኸይረን ኡስታዝ፣ አላሁ አለም። ሰላም አለይኩም ወረሕመቱላሂ ወበረካቱ። እሺ፣ ጥሩ መልስ ነው። ግን ተመልሼ ሁለት ጥያቄ ጠይቅሻለሁ። ስድስተኛው ከተኛ ወይም ከረሳ አትበይ። ከተኛ ከረሳ እንደ ምሳሌ ነው የሚሰጠው እንጂ አሳሱ በይዙ እሱ አይደለም። ስድስተኛው ምንድን ነው? ችሎታ እንዲኖረው ያስፈልጋል። ችሎታ ማለት መቻል አለበት። የማይችልበት ሁኔታና ቦታ ከሆነ አይወጅበትም። ለምሳሌ ትያለሽ፣ ለምሳሌ አንድ ሰው በእንቅልፍ ያሳለፈው ለምን ብለን አናስገድደውም? ወይም ደግሞ ሌላ እንደ ምሳሌ ነው የሚጠቀሰው። ሁለተኛ ሹሩጥ አልውጁብ ምን ማለት ነው? አልገለጽሽምና ማይኩ ሰጂ። ሁለተኛ ሹሩጥ አልውጁብ እንግዲህ እኛ ምን ብለናል? ሹሩጥ አስሐ ሹሩጥ አልውጁብ ብለናል። አሁን የተጠቀሱት ሹሩጥ አልውጁብ ነው። ምንድን ነው ሹሩጥ አልውጁብ ምን ማለት ነው? ማይክ ፍሪ። ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሹሩጥ ውጁብ ማለት ሰላት ግዴታ ልናደርግበት የምንችለው ነው። ኡስታዝ እኔ እንጃ እንግዲህ ትክክል መሆኔን አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አው አልሐምዱሊላህ። ሼክ ኢብራሂም እኮ የኔ ተማርኛ ማንካሳ ነው የኮሪያ ነው መጥፎ ነው እያለ ለካ አማርኛው ጥሩ ነው። ወላሂ እኔ አሁን ይህችን ልገልጻት ነኝ። አሁን ምንድነው ብላለች ጀነቲ። እንግዲህ አማርኛ ቋንቋ ነው፣ ላኪን ሹሩጥ አልውጁብ ምን ማለት ነው ይላል። እሺ፣ እስቲ አቡ አኒስ ያንተ አማርኛ በጣም ቆንጆ ነው። እስቲ አምጣ ማይክ። የማስገደጃ ሰላሙ አለይኩም። እንግዲህ ማይኩ አንዱ ይነጥቀኛል፣ እኔም ነጥቀዋለሁ። እኔ ከኔ ጋር ያለው ማይክ አሁን ይሰማል አይደለም? እንግዲህ እኔ ልሞክረው እስቲ። ሽሩጥ አልውጁብ ማለት አቡ አኒስ ምን አደረኩ? ትነጥቀኛለህ። ሁለት ጊዜ ነጠቀኝ እኮ ማይኩ። ኸላስ አንተ እምቢ አለህ ማይኩ። እኔ ነው የምወስደው አሁን። እሰማለሁ ወንድሞች፣ እሰማለሁ አይደለም? አሁን ማይኩ አትውሰዱብኝ፣ ልናሳጥረው። ምክንያቱም ጊዜ አሳለፍን። ሹሩጥ አልውጁብ ማለት የማስገደጃ ወይም ደግሞ የምታስገድድበት አንድ ሸርጥ ነው አሉ። ያኒ ግዴታ ነው መስገድ አለብህ ወጅቦ ባህል የምንላቸው ሸርጦች እነዚህ ሲገኙ ናቸው እንላለን። እሺ እሺ፣ ትምህርታችን እንቀጥል። አሁን شروط الوجوب بهن كهونه شروط الصحة من دنو شروط الصحة مبالو دمو ليلو تشالو شروط الصحة مالت اهون كسلات بفيت قديتا يهونو نقروش ايتنال السو دمو من دنو بلنال يعني اسلام هنا اللبت عقل منور اللبت من ام بلنال هذا لم دي اهون صلاة وستسن نقابا دمو بصلاة وتككريم يهون بات شرط يبالال اهون يمكتاك ساتشو ሰላቱ ትክክል የሚያደርጓት ሸርጦች አሉ። አሁን እነሱ ሽሩጥ ሰሐ ይባላሉ። ሰሂህ የሚያደርገው ማለት ነው እንትከሳቸው ኢንሻአላህ እነሱ። እሺ አንደኛው አሉ አጥሃራ ቢሸጥረይሂ አጥሃራ ቢሸጥረይሂ አሁን አማርኛ ይፈልጋል ደሞ ይሄ ነገር አጥሃራ ቢሸጥረይሂ ማለት ጣሃራ ሁለቱ አይነት ጣሃራ ማለት ነው። እንዴት ያ ውዱእና ጅናባ የጣሃራ ነው ከውዱእ ማረግና ከጅናባ ጣሃራ ማረግ ይህም ጣሃራ ነው የሚባለው ሁለቱም ሁለተኛ ደግሞ የልብስህና የምትሰግድበት ቦታና ያኒ የሰውነትህ ጣሃራ ለምሳሌ የቆዳህ ሽንት እንዳይነጥበት ልብስህ ሽንት እንዳይሽንት ምናምን እንዳይቀርብበት የምትሰግድበት ስጃድ ደሞ እንደዚህ ስለዚህ ጣሃራ ስንል ሁለት ክንፍ አለው አንደኛው የአካል ጣሃራ ነው አካል ማለት ልብስና ሰውነታችንና የምትሰግድበት ቦታ ሁለተኛ ክንፍ ደሞ ምንድነው የማዕነዊያ ጣሃራ ነው እሱ ምንድነው ውዱእ የሌለው እና ወይም በጅናባ ወይም በሐይድ ወይም በንፋስ ያላት ሴት እንደዚህ እነዚህን ማንሳት ጣሃራ ይባላል ንጃሳው ደሞ አጥበህ ማስለቀቁ ምን ይባላል ጣሃራ ኢዘን አጣሃራ ቢሸጥረይ ማለት በሁለቱም ክንፍ በሁለቱም አይነት ጣሃራ ከነዚህ ነጻ መሆን አለበት አንድ ሰው ለመስገድ ከፈለገ መጀመሪያው ሸርጥ ጣሃራ ይፍላል እሺ ሁለተኛው ستر العوره ራቆትህን እንዳትሰግድ የወንድ ከምብርቱ እስከ ጉልበቱ ድረስ የሴት ደሞ ሰውነቷ ሁሉ ፊትና እጅ ፊትና እግር ብቻ ሆኖ ሌላ ግን እንዲሸፈን ሰውነቷ በሙሉ እንዲሸፈን እግሯና ፊቷ ግን መከፈት እንዳለበት ማለት ነው እግሯ ሳይሆን እጇና እንትን እጇና ፊትዋ መከፈት እንዳለበት ስለዚህ ستر العورة ማለት عورهن مشفن ሶስተኛ ሸርጥ አሉ معرفة القبلة قبلة የት እንደሆነ ማወቅ አለብህ እንጂ يعني ከማወቅህ በፊት ወደ ሰላት ብትገባ ሰላቱ ፍርስ ይሆናል ሶስት ሆኖ አራተኛው ሸርጥ العلم بدخول الوقت ዙሁር ለመስገድ ከተፈለገ ዙሁር እንደገባ 100% ማወቅ አለብህ የተጣራጥርክ አይሆንም ወይም ወቅቱ ሳይገባ ዝም ብለህ ይመስለኛል ብለህ መስገዱ ሰላቱ ፍርስ ያደርገዋል ስለዚህ አልዒልሙ ምን ማለት ነው ወቅቱ እንደገባ ማወቅ አለብህ እሺ አምስተኛው ሸርጥ يقول هيئه المصلي هيئه المصلي يسويو يسجاجو يلبس هنيتها ወይም አቋሙ ለምሳሌ ዝም ብሎ ቢጃማ አርጎ ቆሻሻ አርጎ ያን ስታዩ በጣም መጥፎ እንትን አርጎ መስገዱ በጣም እንትን ይላል ይሄ ሰላቱ ባያፈርስም ወንድሞች በጣም አስፈላጊ ነገር ነው ይሄ ነገር አንዳንድ ሰዎች አንዳንድ ጊዜ ሰላቱ ያፈርሳል አንዳንድ ሰዎች ተኝቶ ባደሩበት ቢጃማ መጥተው ይሰግዱና ወደ ስጁድ ሲወርዱ ያኒ የበኋላ ቂጣቸው ይታያል እና ይሄ ነገር ራሱ ሰላቱን እንደሚያፈርስ ማወቅ አለባቸው ወይም አንዲት ሴት ዝም ብላ ረቃቅ ልብስ አርጋ ወይም ሸፋፍ ስስ የሆነው እንትኑ ልብስ አርጋ ሰግድና ሰላት ሰግጃለሁ ትላለች እህቶቻችን የሚያደርጉት ደሞ በተለይ በአገራችን ያኒ እግሯ በሙሉ እየታየ ከቁርጭምጭሟ በፊት ሆኖ ልብሷ በቃ ዝም ብላ ሰግዳለች ወይም አንዳንዶቹ ደሞ በአይናችን ያይናቸው ነው ሚኒ እንትን ሚዲ ልብስ አሉ ከጉልበታቸው በታች ከባታቸው በላይ በመሐከል በባታቸው ግማሽ ሆኖ እንትኑ ዝም ብሎ እኮ ነው ሸርሸፍ ብለው ስስ የሆነው ልብስ በላይ እንደነጠላ ይለብሳሉ። አንተ ዝም ብለህ ቁጭ ብለህ ባትዋን ታያለህ። ማሻአላህ ባትዋን እንዴት ጥሩ ነው ምናምን ትለው እየሰገደች እኮ ነው። እሷ ግን ለብሼ ብላ ነው። ስለዚህ ይህ ራሱ ሀይአተል ሙሰሊ በጣም በጣም ሙሂም ነው። በተለይ በሴቶችና በነዛ ቢጃማ አድርገው በሚሰግዱት ሰዎች ማለት ነው። እሺ ስንት ሆኑ እነዚህ? አምስት ሆነዋል አይደለም? እሺ ስድስተኛ ላ ስድስት ሆነዋል። ስድስት ሰባተኛው አሲዋክ ሲዋክ ማድረግ ጥሩ ነው። እኔ አሁን ፈርድ ነው ሽሩጡን ነው የምለው አይደለም። እንግዲህ ሲዋክ እናስቆየውና አሁን የጠቀስኳቸው እነዚህ ስድስት ሽሩጦች እንታይ ምን ይባላሉ? ሽሩጥ አስሐ ይባላሉ። ሽሩጥ አስሐ እነዚህ ስድስት ናቸው። ልድገማቸው። አጣሃራ ቢሸጥሪሃ ሸጥሪሃ ማለት የንጃሳ ጣሃራና የውዱእና እንትኑ የጅናበ ጣሃራ። ሁለተኛ ሰትር አልዓውራ። ሶስተኛ ማዕሪፈት አልቂብላ። አራተኛ አልዕልሙ ቢድኹል አልወቅት የሰላት ጊዜ እንደገባ ማወቁ ራሱ። አምስተኛ ሀይአት አልሙሰሊ የሚሰግደው ሰው አቋምና አለባበሱ በጣም አንገብጋቢ ነገር ነው። ምክንያቱም ሴቶቹ ለሀያ ዓመት ትሰግዳለች አንዲትዋ ዝም ብላ ስስ ልብስ የለበሰች አጭር ልብስ የለበሰች ደሞ የሚገርማችሁ እጃቸው ከዚህ ከእጇ ከጣትዋ ጀምሮ እስከ ክንድዋ እኮ ራቆትዋ እኮ ነው። አጭር ጉርድ ታደርጋለች እንትኑ እጅገው ነው የሚባለው። ያኔ አጭር እንትን ጅገ ታደርግና ከዛ ዝም ብላ ስስ ልብስ በላይ ትለብሳለች። አሁን ቀይ ነች ቡኒ ነች ይታወቃል። ወፍራም ነች ቀጭን ነች ይታወቃል። ይታያል እኮ። ስለዚህ ይህ ነገር እነዚህ ስድስት ሽሩጥ አስሐ ይባላሉ። ምን ማለት ሽሩጥ አስሐ? ያኒ እነዚህ ካልተገኙ ሰላቱ ፍርስ ነው። አንዳንድ ዑለማዎች ምን ያስገባሉ? አንያ አንዳንዱ በሽሩጡ ያስገቡታል፣ አንዳንዱ ደግሞ በሩክን ያስገቡታል። ያም ሆነ ያ አንያ በጣም አስፈላጊ ነው። አለንያ ሰላቱ እንደማይሆን እናውቃለን። ከዛ ቀጥሎ ምን ይላል? አዳብ አለው። ትንሽ አዳብ ጨምርላችሁ። አዳቡ ምንድነው? ያኒ ሚነሱነን በሲዋክ ብትጀምር ጥሩ ነው። ሁለተኛ ንያው ራሱ መሐሉ ቀልብ ነው። ንያ ቦታዋ የት ነች? በቀልብ ነው። ንወይቱ ሰሊ ፈርድ ሰላት ዙር አይባልም፣ በልብህ ነው ንያ የምታረገው። አንዳንድ ዑለማዎች ከአደቡ ምን ጠቀሱ አሉ? ተርክ ኩሉ ማ ይወስዊሱ ቢክ ፊ ሰላ፣ በሰላት የሚያወሰውስህ ነገር ሁሉ ከሰላት ውጪ ጥለኸው እንድትገባ የሚያወሰውስህ። ለምሳሌ ምግብ ተቀርቦ እያለ ርቦህ እያለ አንተ ምግብ መብላት ነው ያለብህ እንጂ ወደ ሰላት መግባት የለብህም፣ ክልክል ነው። ወይም ደግሞ በሽንትና በሰገራ ተወጥረህ እያለ ዝም ብለህ በሰላት መግባቱም በጣም መጥፎ ነው። እንዲያውም አንዳንድ ዑለማዎች ሰላቱ ይፈርሳል አሉ። ሁለተኛ ለምሳሌ ቴሌፎን እየጠበክ አሁን ሊደውል ነው እያልክ እየጠበክ ወደ ሰላት አትግባ። መጀመሪያ ሰላቱ እንትኑ ቴሌፎኑን ተቀበል፣ ወይም ቴሌፎኑ ዝጋው፣ አንሳው፣ በቃ እፍስልሁ ለኒ ፊሹ አውጣው። ምክንያቱም ሊወሰውስህ ነው እንትኑ። አሁን እየሰገድክ ቴሌፎን ካደረገ ይህ ቴሌፎን በጣም የምትጠብቀው ቴሌፎን ነውና፣ እንደዚህ የመሳሰሉ ጠቅላላ በሰላት ውስጥ የሚያወሰውስህ ሁሉ ዘግተህ ወደ ሰላት መግባት ነው። እሺ አሁን ያልኳቸው እንግዲህ ሽሩጥ ይባላሉ። ያኔ ምን ማለት ነው? ከሰላት ወደ ሰላት ከመግባት በፊት የሚከናወኑ ነገሮች ናቸው። በጣም አስፈላጊ ናቸው እነዚህ። እነዚህ ሽሩጥ ሲሐ ይባላሉ። ምን ማለት ነው? ያ ሰላቱ ሰሂህ እንዲያደርገው እነዚህ መገኘት አለባቸው። እሺ አሁን እንሄዳለን። አሁን ቀጥታ ወደ ሰላት እንግባ። ምክንያቱም እስካሁን ድረስ የተናገርኩት ምንድነው አንደኛው ክፍል ነው። ሰላት ስንት ቦዲ ያላታል? ስንት ክፍል? ሶስት ክፍል። አንደኛው ከሰላት በፊት እሺ ብለነዋል። አሁን ሹሩጥ ሲሓ ሹሩጥ ልውጁብ ብለን ሁሉ ጠቅሰንለዋል። ይህ ከሰላት በፊት ነው። አሁን ወደ ሰላት ቀጥታ እንግባ። ወደ ሰላት አሁን ፈርድ ነው ሱና ነው አልላቸው አለ እንደዚህ አልልም አሁን ቀጣ የሰላቱን ጉዳይ እጠቅስና አንተ እየሰማህ አንዳንድ ጊዜ የማታደርገው ነገር ስታገኝ ረይኩ አድርጋ ተላቀም ትላለህ አንዳንድ ጊዜ ደግሞ ያኒ አንዳንድ ጊዜ አደርገዋለሁ አንዳንድ ጊዜ አላደርገውም የምትለው ደግሞ ሁሉ ጊዜ እንድታደርገው ያስፈልጋል ምክንያቱም ሩክን ሊሆን ይችላል ሩክና ሱናም ሆኖ በኋላ ስንጨርስ ነው መገልጽላችሁ አሁን ግን ሰላት ውስጥ ስንገባ ምን ማድረግ እንዳለብን ቀጣ እጠቅሳችኋለሁ ኢንሻአላህ እሺ መጀመሪያ የሚጀመረው ምንድነው ማን ነግረኛል ወደ ሰላት ስትገባ መጀመሪያ ሩክን የሆነችው ምንድነች استنغاروني بصحف النيه النيه هي الركن الاول لا ركن قبلها ابدا لذينو عند عند علماءچو شرط نو بلو مكنياتهم كصلاه وچ سلهونچ شرط نو يالوات لذينو مكنياتهم اسوا نو انغدي على نيه منم نغير صلاه يلهم عند ولتنيا تكبيره الاحرام ولتنيا ማን ነው ወንድም ቆይ ቆይ አንዱ አንዱ ነበር አለ ሐበሻ ነህ ቆይስ ማን ነው ምጽፈው የነበረው በጣም ቆንጆ ደስ ይለኛል የምጽፈው የነበረው ይሄ ባሮንጓዴ ምጽፈው ማን ነው ዶሜስቲክ አይዋ ዶሜስቲክ ሰማኛለህ ዶሜስቲክ እስቲ ቆይ ዶሜስቲክ ሰማኛለህ ኦኬ ቀጥልበት አሁን እኔ ስጠቅስ አሁን 1 2 3 ቢየ ሲሄድ በእንግሊኛ ጻፋላችሁ መጀመሪያ ንያ ብለናል ወንድሞች እንትኑ ሎቢው ለሱ ተውለት ምን አለበት አሁን አሰላሙ አለይኩም እንደምንሽ እንደምንገነ ተውትና ለሱ ተውለት ንያ ኦኬ ሁለተኛ ተክቢራት الاحرام አጭር አድርገ ተክቢራ ብለው ተክቢራ ተክቢራ ሁለተኛው ተክቢራ ነው እሺ ሶስተኛው النظر الى موضع السجود يعني قمه ወደዛ سجود የምትወድቀበት ቦታ ማየት ወደ ቀኝ ወደ ግራ ወደ ሰማይ ወደ ታች ወደ ማ እንደዚህ እንዳታይ ፊት አይንህ ቀጥታ ተኩሮ ወደዛ ወደ ተክኖ ወደ ግንባር የምትወድቀበት ቦታ ማየት እሺ አራተኛ وضع اليمنى على اليسرى ቀኝ እጅህ በግራ እጅህ ማስቀመጥ አምስተኛ رفع اليدين اذا كبرت تكبيره الاحرام ገና ስትገባ الله تكبيره الاحرام بيالله አይደለም ከንያ በኋላ ሁለተኛው ተክቢራ ነው الله اكبر ቁመህ ነው የምትለው ደሞ ይሄን ቁመህ የምትለው الله اكبر ልክ ከሱ ጋር ሁለት እጅህ ማንሳት ሁለት እጅህ ማንሳት እሱ ስድስተኛ ነው መሰለኝ አምስተኛ ነው رفع اليدين በነገራችን እጅህም ተነሳቸው አራት ቦታዎች አሉ በኋላ እንገልጻለችዋለን እሺ ስድስተኛ الاستفتاح استفتاح بالاصافه ውስጥ استفتاح ማለት سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك يملو الدعاء ስድስተኛ ይሆናል ሰባተኛ التعويذ الاستعاذة أعوذ بالله من الشيطان الرجيم مالت سمنتنيا البسملة بسم الله الرحمن الرحيم مالت زتننيا سورة الفاتحة مكرات سورة الفاتحة إمام لإمام فردنو لمأموم فردنو بتشاون لم يسقدم فردنو سورة الفاتحة ركن من أركان الصلاة زتننيا نويه شيء አስረኛ الجهر والاسرار چوه بلو بيميقرابت اند مقربنا عشاء الناس فجر چوه بله مقرات قص بلو ميقرابتنا بظهرنا بعصر دمو قص بله مقرات 11ኛ سوره عند السوره مقرات كفاتحه بهالا عند السوره تقرالله እሺ 13ኛ الركوع ወደ ركوع ሞረድ ማለት ነው ركوع 14ኛው الاستواء في الركوع በركوع ላይ ቀጥ ማለት በركوع ስትወርድ ዝም ብለህ ዘንበልበልበል እንዳትብል፣ ቀጥ ብለህ ልክ እንደ ባላ እንደ ሉህ ስትሬት ሆነህ ቀጥ ማለቱ ሩክን ነው፣ ምን አርካን ሰላት ነው። እሺ 16ኛ الاطمئنان فيه مجمريا ركوع ستورد اباطا غباطا اندا تهون قط معناته نو يميقتلو ركن دمو اطمئنان يالنو دمو اذا رغا اندتل سوست سوست سبحان ربي العظيم اسكمتل مقيتو اذا رغا معناته بيانس بيانس اند سبحان ربي العظيم اسكمتل اذا مقيتو اطمئنان يبالال اشي قتلو يالو التسبيح الزبر كعلي سبحان ربي العظيم سبحان ربي العظيم مالت صوص تقزي اشي يمي قتلو ركن يمي قتلو هنا تا ركن انلم يمي قتلو نجر تقول سبوح قدوس رب الملائكة والروح تلاله اشي اسرا سمنتنياو يمي قتلو ويم اسرا زتنياو سبحانك اللهم وبحمدك اللهم اغفر لي تلاله ادقمو اللو سبحانك اللهم وبحمدك اللهم اغفر لي تلاله سبحانك اللهم وبحمدك اللهم اغفر لي تلاله اشي هاينياو القيام من الركوع كركوع ودلاي منساتو هذا ركن من اركان الصلاه ودلاي تنسانا تقوماله اشي هاي عندنياو الاعتدال والاطمئنان ودا كركوع تنسته ستقوم የጀርባ አጥንቶች በነበሩበት መመለስ አለባቸው። ዝም ብለህ በቃ ጎበጥ መበጥ እንደ የለም፣ ቀና ብለህ በቃ ረጋ ቀና ብለህ መቆም። ከዛ ደግሞ እጥምኢናን ረጋ ማለት እዛ ደግሞ አንዳንዶቹ በአግራችን እንደሚያርጉት አይደለም ያኒ ነቅረዲክ ይሉታል። ነቅረዲክ ማለት ምንድነው ታቃለሽ? ነቅረዲክ ሰላት ነቅረዲክ የሚሉዋት አለ። ድሮ እህል ስትበላ እንዴት ነው የምትበላው? አንድ ጊዜ አንድ ጊዜ ትለቅምና ቀስ ብላ ሁለተኛ ትለቅምና ኦ ቀስ ብላ ሶስተኛ ትለቅም። እንደዚህ ነው እንዴ? አይደለም። ልቅም ልቅም ልቅም ልቅም ነው የምታርገው እንት ስንዴ ከሰጣህ። አንዳንድ ደግሞ ሰላታቸው እንደዚህ ያለ ነቅረዲክ ይሉታል። የዶሮ አበላል ይመስል ድቅድቅድቅድቅድቅ ያርጋሉ ሰላት። لا ጥምኢናን ረጋ ማለት በጣም አስፈላጊ ነው ይላል። طيب 23ኛ ነው መሰለኝ እዛ ስትብል سمع الله لمن حمدا ማለት እንደገና ያው ኢማም ኮነ سمع الله لمن حمدا ይላል። ሌሎቹ ደግሞ ربنا لك الحمد ይላሉ ወይም ربنا ولك الحمد ይላሉ ወይም ደግሞ اللهم ربنا لك الحمد كفلكم اللهم ربنا ولك الحمد አራቱም ትክክል ናቸው ማለት ነው። እሺ የሚቀጥለው አራተኛ ነው መሰለኝ تقديم الركبتين ولكن بعض العلماء يقولون تقديم اليدين عند عند العلماء شو ود سجود ستورد معناته نو ود سجود ستورد اجه مجمريا مريت لا اسقمطو يلالو عند عند شو دومو لا غلبته مجمريا اسقمطو يلالو اي بتام بزو اسفلاغي ادلم اند تشالكو تارغاله نعم بتام تن وفرام هو نو غلبته لمورد يمايتشل باجي يورد معناته نو اشي የሚቀጥለው 25ኛ 26ኛ ነው አስጁድ ስጁድ በጥለጥ ብለህ በቃ ስጁድ መውደቁ ነው። የሚቀጥለው 27ኛው 28ኛው አስጁዱ ቢሰብዓቲ አዕዙም አው ቢሰብዓቲ አዕዳ ስጁዳችን በሰባት አካል እንዲሆን እና ከነዚህ ማጉደል የለብንም በሰባት አካል ስጁድ መውረድ እንዳለብን። አንደኛው ፊታችን ነው። ፊታችን ስንል ግንባራችንና አፍንጫችን ሁለቱም መሬት መንካት አለባቸው። ይሄ አንድ ነው። ሁለተኛውና ሶስተኛው ሁለት እጅህ በመሬት ላይ እንዲያርፉ ያስፈልጋል። አራተኛና አምስተኛ ሁለት ጉልበትህ። እሺ ስድስተኛና ሰባተኛ ደግሞ اطراف القدمين የእግርህ ጣቶች መተከል አለባቸው ከመሬት መልቀቅ የለባቸው። አንዳንዶቹ ወደ ስጁድ ሲወርዱ ሁለት እግራቸው ጠል አርጎ እንትን ከመሬት ለይቶ ነው እንትን የሚሉ ላኪን ሁለት እግሮቹ በመሬት ማረፍ እንዳለባቸው። እነዚህ ሰብዓ ነቢያችን ምን ይላሉ? ኡሚርቱ አን ኡሰልያ አው አን አስጁዳ بسبعة أعظم بسبات أتنتي بسبات أكلاتي اللي سجدت عززكو والو نبياتشن إشي كزاي كتلنا ربنا لك الحمد إن الكواتشو تلالاتشو سجد ودكن بسبات أكل إن سجدن تناقرن يمي كتلو ها سدسنيانو ما أدري إن أنت تاكلاتشو تراكترو فك الذراعين فك الذراعين وده سجود سنورد هلت إجاتشن فكك عندنا درجاتشو لو عندنو سيث جن هلت إجوا بهلت تجنوا تبك أرجانو متسجدو نا الزهلاي يوندنا يسيث ليون نتالو وند إجوس يعني يكفتوال جاهم بإجونا بسونته مهكلي على يتكفتو ውሻ ወይም ድመት ቢመጣ ማለፍ አለበት በዛ ግትር ብሎ ነው የሚሰግደው ወንድ ሴት ግን ጭብጥ ብላ ነው የምትሰግደው طيب ከዛ በኋላ እንግዲህ ይሄን ብለናል ከዛ ቀጥሎ ያለው استقبال الاصابع استقبال الاصابع እጅ يعني ጣቶቹ ስጁድ ስትወርድ ጣቶቹ ወደ ቂብላ መሆን አለባቸው ብዙ ሰዎች ወደ ጎን ያደርጋሉ ብዙ ሰዎች ይጨብጣሉ እጃቸው አንዳንዱ ደግሞ ያኒ ሱብሃንአላህ የማያደርጉት ነገር የለም ሱናው ግን ጣቶቹ መሬት ላይ ተኝቶ እንደዚህ በሙሉ ወደ ቂብላ ማየት አለባቸው እሺ ከዛ ቀጥሎ ያለው ነስብ እንግዲህ ከንተን እንትን እጥሚናን እናረጋለን በስጁዱ ላይ እጥሚናን ታረጋለህ ስጁድ ውስጥ ነው ያለነው አይደለም በጣም እጥሚናን ታረጋለህ ከዛ ሱብሃነ ረቢ አልአላ አንድ ሱና ነው ሶስት ደሞ የበለጠ ሱና ነው አንዱም ዋጅብ ነው በተለይ ስለዚህ እስከ ሶስት ሱብሃነ ረቢ አልአላ እንላለን ኢማም ሆነ የሚሰግደው ሶስት ወይም አራት ይበቃዋል ብቻውን የሚሰግደው ግን 100 ቢያደርገው የራሱ ጉዳይ ነው ብቻ የሚሰግደው ሱብሃነ ረቢ አልአላ ኢንሻአላህ 10 20 30 ቢያደርግ የራሱ እንግዲህ ስለዚህ እነዚህ ሱብሃነ ረቢ አልአላ እንላለን ከዛ ቀጥሎ በስጁዱ ራሱ አላህ ሱብሃነ ተዓላ እንዳለው ወስጁድ ወቅተሪብ يعني اقرب ما يكون العبد الى ربه السجود ለነቢያችን ዱዓ ታርጋለህ እዛ በስጁዱ ዱዓ ታርጋለህ ነቢያችን የተውት ብዙ አድዒያ አሉ ለምሳሌ ምን ትላለህ በስጁድ ስትወርድ እንትኑ اللهم ثبت قلبي على دينك ትላለህ اللهم ثبت قلبي على دينك يعني ልቤን በጣም ጠበቅ ያለ ረጋ አድርጎ በዲንህ ላይ ፈንቀቅ እንዳይል ወይም ደሞ ወደ ላይ ታች እንዳይሄድ እንዳይከዳኝ ልቤ በኢማንህ ላይ ቀጥ አድርገው ትላለህ ማለት ነው اللهم نعم ثبت قلبي على دينك ትላለህ እንደዚህ መሳሰል አድዒያ አሉ طيب እንደገና አሁን ወደ መቀመጥ ትመጣለህ ስጁድ አይደለም የነበር ነው الرفع من السجود كسجود تنسته قج مالت يهم تلك يسالت أكل نو كذا بحالا افتراش اليسرى وانتساب اليمنى إذا قج ستل قراء اقره تفرشونا إذا قج اتلال له كأن اقره دومو بتآتها رقت تكلوا له يهن اينت من هنا ليه የአራት ረክዓ ስትሰግድ በሁለተኛው ረክዓ መሐከል ያለው ተሸሁድ ይሄን ነገር አቀማመጥ ተቀመጣለህ ወይም ደግሞ ተነስተ ያኒ ከስጁድ ስትነሳና ቁጭ ስትል ይሄን አይነት አቀማመጥ ተቀመጣለህ ማለት ነው طيب እዚህ ላይ ተቀምጠህ ያለህ ረቢ ግፍርሊ ይሄ ደግሞ አንድ ትልቅ የሰላት አካል ነው አሁን ለምንድን ነው ይሄ የሰላት አካል የምለው ምክንያቱም ፈርድ ነው ሱና ነው ለማለት ስላልፈለኩ ነው ምክንያቱም አሁን ዝም ብዬ ተቀስኳቸው ሱና አሉ ፈርዳ አሉ ያኒ مستحب አሉ ከነዚህ ተቀስኳቸውና በመጨረሻ ፈርዶቹ እነግራቸዋለሁ አሁን ግን ረቢ ግፍርሊ አንድ ወይም ሁለት ወይም ሶስት ጊዜ ከፈለክም ረቢ ግፍርሊ ወርሐምኒ ወዓፊኒ ወዓፉ عني ወጅብርኒ ወርፈዕኒ እንደፈለክ ለማለት ይቻላል እዛ طيب ከዛ በኋላ አስጁድ ثانيه አስጁድ ثاني አሁን ደሞ የትሄድን ሁለተኛው ስጁድ ደሞ ትወርድና ልክ በፊት እንዳልከው ታረጋለህ ማለት ነው 33ኛ በዲያ ቆጣጥር ማለት ነው አተሸሁድ አልአወል ወተሸሁድ አልአኺር ያኒ ባራት ረከዓ በመካከል ያለው ተሸሁድና በመጨረሻው ያለ ተሸሁድ ማለት ነው። ከዛ ቀጥሎ ከተሸሁድ በኋላ አሰላቱ አለ ነቢይ اللهم صل على محمد وعلى آل محمد إلى آخره تمام طيب كذا قطلو دعاء تارق الله سلامت كما ملس دعاء تارق الله من دنهم دعاء تارقو يبلت دعاء نبيات شنة تولن اللهم إني أعوذ بك من النار وأعوذ بك من فتنة القبر وأعوذ بك من فتنة المحيا والممات وأعوذ بك من فتنة المسيح الدجال كنزي أرات أعوذ بالله أعوذ بالله تلاله ከፈለክም ሌላ እንትን ታርጋለህ። ይህ ግን በጣም አስፈላጊ ነው፣ ይህን ዱዓ ማለት ነው። ይህን ካደረክ በኋላ አተስሊመተይን አሰላሙ አለይኩም ወረሕመቱላህ ወበረካቱ የለውም። አሰላሙ አለይኩም ወረሕመቱላህ ወደ ቀኝ፣ አሰላሙ አለይኩም ወረሕመቱላህ ወደ ግራ። በዚህ ሰላቱ የሰላቱ ቦዲው በዚህ ይጠናቀቃል። አንዳንድ ነገር አለ አውቄ የተውኳቸው እንዳይረዝምብን። ስለዚህ እነዚህ 3 ነው 35 ነጥቦች ምን ይባላሉ? የሰላት አካል ናቸው እነዚህ። ኦኬ አሁን እንሄድና ትንሽ ምክር ላቀርብ። መጀመሪያ ምክር ለማቀርበው الخشوع እኔ خشوع ለምን አልጠቀስኩትም? ምክንያቱም በጣም አንገብጋቢ ነው። لكن ሁላችን ስለማንችለው እንደ አደራ ነው የማስቀምጠው። እዚ خشوع ማለት ሰላት ውስጥ ገብተህ ስለ ሰላት እንጂ ስለ ሌላ ማሰብ እንደሌለብህ በጣም በጣም አስፈላጊ ነገር ነው። እንዲያውም ዑለማዎች ምን ይላሉ? የሰላቱ ሩህ የሰላቱ ህይወት خشوع ነው አሉ። ግን 99% ልበላችሁ ማንም ሰው ነብዮች ካልሆኑ በስተቀር በሰላት ውስጥ ገብተው ሌላ ነገር የማያስቡ ሰው አልተፈጠረም እስካሁን ድረስ። ኢላ ማን ረሂመ ረቢ ሊኖሩ ይችላሉ አሉ፣ ከሰሃባም ከታቢዒም ነበሩ። እሺ አሁን ምንድነው? ኢደን እስትሽሃድ ያኒ አሽሃዱ አላ ኢላሃ ኢላላህ ያኸረበሹ ነዚ ወላ ነዓም እና ኹሹዕ خشوع مارق بتام اسفلاقي نو بسالات وسط انلالن. طيب كذا قطلو يالو اند مكرن ما قربو وسوسه كمت ابه اتقبل وسوسه وساوس كمت وسوساون يعني بقى قفتره طالو نفقو وسوسه مالت زنبلو ركع ادرك يالو على دركو سوسن يسجد اراتن يسجد سبحان الله بيالو على لكم ውዱ አደረኩ አላደረኩም። ይህን ወስወሳ በሰላት ውስጥ ገብቶ እንት እንዳይል በቃ እንዳይረብሽ መጠንቀቅ አለብን ላለን። طيب ማለሽ ድምጽ ሰማላችሁ? ለመቆጣጠር የማይችል እንት ነው። አንድ ሰው እዚህ ትቶ ሄደ እንት ነው ጀዋል ይሰማችሁ አይደለም? ረበሻችሁ? እዚህ ረስቶ ሄደና እኔ አላቆም በእንት ነው የዘጋው በቁልፍ። እሺ አሁን እንቀጥልና ወስወሳ ከዚህ መራቅ አለብን። ሶስተኛ ነገር እንደምክር ማቀርበው ላ ተብተደ ቢድዓት አታስገባበት በሰላት ውስጥ። ላ ተዚድ ወላ ተንቀስ ያኒ የሌለ በሰላት የሌለ ነገር አታስገባ፣ ወይም ደግሞ ያለ ደግሞ አታስቀር። ቢድዓ ማለት ምንድነው? ነቢያችን ያልተውት ነገር ነቢያችን ያላሉት ነገር አታስገባበት ትሉ። ለምሳሌ እኔ ምሳሌ ልስጣችሁ። አንዱ አለ ግብጻዊ ነው፣ በቃ ከኔ ጋር አንዳንድ ጊዜ እንትን በጎን ጎን ለጎን ሰግዳለ ጀማዓ እና ኢማሙ سمع الله لمن حمدا سيل እኛ ምን እንላለን? ربنا ولك الحمد حمدا كثيرا طيبا مباركا ينوصلنا አይደለ مباركا فيه الى اخره السوق من هلال على طول سمع الله لمن حمدا سيل امامو الله نور السماوات والارض مثل نوره كمسك سوره النور قران هي قرمني والله سبحان الله العظيم اناندو دومو كبدعوچو اشهد ان لا اله الا الله واشهد ان محمد رسول الله نمي بالو بتحياتو اناندو جن نبياچن ودنال بلو واشهد ان سيدنا محمد رسول الله لالو سيدنا بتحياتو يلچم ከኪስህ ነች ቢድዓ ነች አታስገባል። مع ان نبياتي صلى الله عليه وسلم سيدنا ناتشو، لكن بزي بتحياتو اتاس قبال. طيب عندنا نشو بدا ام يارو تلنقراتشو عدم تحريك اللسان سيقرو ملاساتشو نكنفراتشو ندتاشغنو بلبونو ميقراو يراسو بتام مطفونو عندنا علماتشو القرام بلو يوسنو تالي يسويو قران القرام مكنياتوم فقرأوا ما تيسر منه نو يالو الله انت قد القرهم انت اسفك انجي انت بچنقلات نو ياسفكو انجي القرهم بتام ادغنيا نو. طيب ليلا دومو بدع لنغراچو التلفظ بالنيه نويت اصلي فرض صلاه العشاء اربع ركعه ليلا ونهارا من امنو يالك دومو انت بافهت المارق. ليلا دومو رفع البصر الى السماء አንዳንዶቹ ደግሞ ሲሰግዱ ያኒ ኹሹዕና እጥሚናን አግኝተናል እያሉ ፊታቸው ወደ ሰማይ ያደርጋሉ። ይህም በጣም መጥፎ ነው። ሁለተኛ ሌላ ደግሞ አንዳንዶቹ ደግሞ ሰላት ጀምሮ እስከሚጨርስ አይኑ ጨፍኖ ይሰግዳል። አይን መጨፈን ክልክል ነው። አይን ወደ ሰማይ ማረክ ክልክል ነው። ያኒ ሱና አይደለም፣ ባጭሩ ሐራም ባንልም የሰላት ክፍል አይደለም ይሄ ነገር። طيب ከዛ ቀጥሎ አንዳንዶቹ ደግሞ አልኢስራኡ ፊል መሺ ይቃማ ሲያደርግ ከውጭ የመጡ ዱዱዱዱዱ ብሎ በቃ ይሮጡ ይሮጡ በቃ ጀማዓ እናገኛለን ረካዓ እንዳታልፈን ብሎ የሚሮጡ በጣም መጥፎ መጥፎ እንትን ነው ይሄ ነገር። ደግሞ ነቢያችን የጠሉት ነው يعني ነቢያችን በጣም የጠሉት ነገር ነው ይሄ ነገር። طيب ይቀጥልና مثلا ሰላት የሰገደ አንድ ሰው እሱን ቆርጠህ ማለፍ እሱ ራሱ ያኒ በጣም የተከለከለ ነገር ነው። እንግዲህ እንደዚህ የመሳሰሉ ናቸው። አንዳንዶቹ ደግሞ ጀማዓ ሲሰግዱ ከኢማሙ በኋላ አላሁ አክበር ከማለት ልክ ከኢማሙ ጋር ጎን ለጎን አላሁ አክበር ይላል፣ ወይም ከኢማሙ በፊት አላሁ አክበር ይላል። ይሄ ደግሞ ሰላቱ የሚያፈርስ ነገር ነው። አንዳንዶቹ ደግሞ ምን ያደርጋሉ ሰላቱ ስትጨረስ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብሎ ተስል በቀኝ ጎኑ ያለው ነው በግራ ጎኑ ያለው ሰላም ይለዋል። ያኒ ይጨብጠዋል በእጁ ሰላሙ አለይኩም ወራህመቱላህ ብሎ ይጨብጠዋል፣ በግራ ያለው ደግሞ ይጨብጠዋል። እነዚህ አሁን ይሄ ነገር ይሄ ድርጊት በጣም እኔ ክልክል ነው ማለት ሱና አይደለም። ይሄ ነገር ሰገድክ ቀጣ አስተግፍሩላህ አስተግፍሩላህ ነው ትለው እንጂ በቀና በግራ ያለው ሰዎች ሰላም በላቸው የሚል እንትን የለም። طيب ሌላ ደግሞ የሚደረገው ቢያን እንገራቹ አንዳንድ ሰዎች መስጊድ ይገቡና ተህያተል መስጊድ ይሰግዳሉ። አላሁ አክበር ብለው አሁን ረካዓው ሳይጨርስ ኢማሙ ወይ ሙአዚኑ ኢቃማ ያደርጋል። አላሁ አክበር አላሁ አክበር ኢቃማ ሲያደርግ ከሰላት ሲወጡ ወደ ቀኝ ወደ ግራ ሰላሙ አለይኩም ሰላሙ አለይኩም ብለው ይወጣሉ። ይሄም ቢድአ ነው። ይሄም ራሱ በዲን ያለ ነገር አይደለም። ምክንያቱም መቼ ሰላት ጨረስክ ነውና ሰላም አለይኩም የምትለው ይህ ከኪሴ የወጣ ነገር ነውን አይባልም። በቃ ኢቃማ ከሰማ ቀጣ ወደ ሰላቱ ሂድ። ሰላም አለይኩም አትበል ወደ ቀኝ ወደ ግራ። ኦኬ طيب ይህ አሁን የተቀስኩት ባጭሩ ነው። እንግዲህ ብዙ ነገር የተወኩላሉ ሰላት ይባላል። መጀመሪያ ከሰላት በፊት ተናገርን፣ አሁን የሰላቱ ቦዲው በደንብ ተናገርን። ከዚህ ቀጥሎ ያለው የመጨረሻው ነው ከሰላት በኋላ ሰላም አለይኩም ብለን ሰላት ስንጨርስ የሚባሉ ነገሮች አሉ። ልክ የሰላት ክፍል ናቸው እነሱ። ምን እንላለን? መጀመሪያ ሰላም አለይኩም ካልን በኋላ አስተግፍሩላህ አስተግፍሩላህ አስተግፍሩላህ እና ለምን እንደምንለው በፊት ገልጫለሁ። እሺ ሁለተኛ اللهم انت السلام ومنك السلام تباركت يا ذا الجلال والاكرام نو نو من لو نجي اللهم عليك السلام ولك السلام انلم راسو الله سلام نو سلام يمطاو دومو كسو نو انجي انيا سلام انسطاوم لسو من سلام ياسفلغوا لسو اللهم انت السلام ومنك السلام نو ميبالو ايشي ثالثنياو لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير دغنا تقول لا اله الا الله وحده لا شريك له له النعمه وله الفضل وله الثناء الحسن جمر لك فلك كفلكم لا اله الا الله ولا نعبد الا اياه مخلصين له الدين ولو كره الكافرون جمر له كذا قتلوا اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد لله. نعم عندنا كذا كتلو نقري كسرات كسرات بوها لا لو نقرنا ومتكسو كذا اللهم أعني على ذكرك وشكرك وحسن عبادتك تلاله. كذا كتلو ثلاثة صوست تسبيح ترى قال له سبحان الله سبحان الله سبحان الله ثلاثة صوست الحمد لله ثلاثة صوست الله أكبر ثلاثة صوست متونيا لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير تلاله. كذا قتلن آية الكرسي إنك أرالن كذا قتلن قل هو الله أحد قل أعوذ برب الفلق قل أعوذ برب الناس النزيه بزهورنا بعصر أندان دقزينو بعشام أندان دقزينو بمغربنا بفجر قنصو السقزي بالنلاتشو طرنو راسو لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير بزهورنا بعصرنا بعشاء أندان دقزي بفجرنا بمغرب قن أسر قزي من نلو. كذا نقتلنا أعوذ بكلمات الله التامات من شر ما خلق بسم الله الذي لا يضر مع اسمه شيء في الأرض ولا في السماء هو السميع العليم. النزيم راسات شهلتهم كما قريبنا كفجر بهلا سوس سوس قزي بليلة سلاح كن أندان قزي بلان انقدي نقر أهون سلمي كرت يكرت أشو سلوهناتشو بمدقاقم للتحفز التجلال لاتشو. كذا نكتلنا انقديه سيد الاستغفار لما لت كفلك السوثلال له سيد الاستغفار مالت اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت. اندازي مساسلو تارقال له إذن يا أخوة الصلاة لا تقبل. نعم الصلاة لا تقبل بدون هذه الأشياء بشروط أن بوركنوش كان هون صلاة تقبل النتي اللو مارتنا هي الأولى الأولى بعد التوحيد يا أخوة صلاة كتوحيد بهالا كتا يعني يمتقنيو بوتوا كصلاة كتوحيد بهالا نوم اليوم علماء شو صلاة توي كافر نوالو أن دمو فاسق فاجر نوالو. طيب أن أندزي مساسلو ومن ترك الصلاة أخوة متعمدا عاقلا ولو اعترف بفرضيتها فإنه كافر. صلاة يوك أي يسمى الرسل ما يسجد سو كافر نو يعني صلاة الوجب أنهم كالمو يهدمو بتأم بسجداتهم كافر نو. انقريه النزي مثل قال له إن شاء الله يا صلاة ركنوك الناس والنوك أهون مجأرشا لدم الدماء تشونين بمن دم الدماء هون مجأرسو كان نزي أهون يتقصنا تشو أسر أراثا له النزي أركان الصلاة إبالان له كان نزي أسر أراث عند نقر كتوك صلاة ويبطل المالتنا شي إيه نقر أهون كمالتي بفيت أنه تبتلوات شو دسي لنيال صلاة بزيلات أنا كنا أهون أركان الصلاة 14 من نو يمين قرن أركان الصلاة أهون كتك أسنا شو مالتنو كنية جمرو اسكي تسليمة كنزي يعني أمكو أركانو شو بتشام ياو تقلل تتك سوال كوزي أهون يتكس كوا شو بمولو ركن صلاة اللوزا أهون ركنو شو بتشاج أمكو يمياو تقاو قوبزو مانو كان لنو قوبي ما شاء الله نقدي ديموكراتيك بزو صفحال خلي يصافو تنسو بابارنيا بفلقو تيصافو إن شاء الله أشي أسر أرات يسالات ركنوش يميتك سلن أبو أنيس ما شاء الله أبو أنيس عندنا كقول لكم نمو الأمور الله أبشر ما يكفري. السلام عليكم ورحمة الله وبركاته يسمعني إن شاء الله يسمعني أركان الصلاة መጀመሪያ አንያ ነው ብለናል አንያ ነው ብለናል ሁለተኛ ተክቢረተ الاحرام ሶስተኛ القيام في الفرائض ከዛ القيام في الفرائض قراءه الفاتحه الركوع الرفع من الركوع السجود رفع من السجود الجلسة بين السجدتين السجدة الثانية كذا الطمأنينة كذا الصلاة على النبي التشهد الأخير الجلسة لها الترتيب من دي النبرة إن شاء الله ستة له الاتلال الترتيب الصلاة على النبي بيا الله الصلاة على النبي في التشهد الأخير سنتنا الطمأنينة لكل الركن في الركوع والسجود والسجدتين بالنزي علم على تلو አብዲየ ከሆነ ኢንሻአላህ ኡስታዝ ያማሉኛል አልጻፍኳቸው ምዝ እንት ላይ ስጽፍ ነበር እንደገና ማስማት አለብኝ ኢንሻአላህ ማይክ ፈሪ ማሻአላህ በጣም ቆንጆ ናቸው እነዚህ ናቸው አሁን አቡአንስ ያለው ነው ደግሞ አሁን እሺ በጣም ቆንጆ መልስ ነው ሩክን ማለት ምን ማለት ነው ምሰሶ ምሰሶ ማለት ከነዚህ 14 አንድ ካጎደልክ ስጁድ ሳው ብትሰግድም ወላ 99 ሺ ስጁድ ሳው ብትሰግድ አይጸግ ነው በቃ ፈርሰዋል ነገሩ እና እነዚህ 14 ስኪ አንድ ባንድ እንጠቅሳቸው አንያ ሁለተኛ ተክቢረት الاحرام መጀመሪያው ተክቢራ በመሐከል ያላህ አላህ አክበር አላህ አክበር አደሉ መጀመሪያ መግቢያ እሺ ሶስተኛ ቅራአት الفاتحه عندي رساو نجر بفرد بتشا ادلم يمبالو قراءه الفاتحه للقادر قراءه لا مش القيام مش قادر القيام للقادر القيام للقادر كذا بسنه كونه كوتش بلا بنسجد يشالال نو منلو لكن نقول القيام للقادر طيب اراتنيا سوره الفاتحه امستنيا الركوع سدستنيا الرفع من الركوع سبتنيا الاعتدال فيه والاطمئنان في في القيام الاعتدال هذا الركن من اركانهم قنا بلون داي ورد شيء سمنتنيا السجود زتنيا الرفع من السجود اسرنيا الجلسه بين السجدتين اسرانديناو السجدة الثانية أسره للتنيو التشهد الأخير أسره سستنيو الصلاة على النبي صلى الله عليه وسلم والجلوس عليهما للتشهد الأول للصلاة على النبي كنت بله اندي كارو أسره للتنيو التسليمة الأولى التسليمة الأولى عندنا الترتيب نلالن الاطمئنان نلالن نزي بملاو صلات اطمئنان دينوره ترتيب دمو قدما تكتل عند السجداتشو قدما تكتل كنيا جمره ود تكبيره ود تكبيره ود قيام ود انت نزي بلا تهداله انا عندن علماءچو 14 يادرغوتال عندن 16 يادرغوتال لكن ارجح الاقوال هي اركان الصلاه 14 ناتشو 14م كزي عند نجر كاغودلك በጣም ነገሩ ይፈርሳል ለምንድን ነው 16 የሆኑ ሁለት በለጠ ዚያዳ ያመጡ ምንድነው አንዳንድ علماءም ላሉ الرفع من الركوع عند ركوع عند ركن ነው الاطمئنان في او الاعتدال عند الركن يسبوتان እንደዚህ ስለሆነ ነው ስለዚህ اركان الصلاه 14 ብለናል ከነዚህ የጎደለ ሰላቱ ያፈርሳል ብለናል የተቀሩ ሱናዎች አሉ እነዚህ እንግዲህ መቁጠራቸው አያስፈልግም ሰላቱ በአጠቃላይ ይህችን ትመስላለች ኢንሻአላህ አሁን ወደ እንትን እንሄዳለን ወደ ሰማራይዝ ለማድረግ ሰማራይዝ ለማድረግ ማለት እንግዲህ ተሻርኩኝ ያላችሁ እዚህ ላይ ሰላቱ በደንብ አርገህ ወደ አላህ ማቅረቡ በሶስት ይከፈላል ብለናል ከሰላት በፊት ሰላቱ እንደገና ከሰላት በኋላ ያሉ አዝካሮች በእነዚህ ሶስት ሰላቱ ይከናወናል ይህ ነገር ሐቂቀተን ስለ ሰላት ለመናገር ከተፈለገ አንድ ሰዓት ያስጨምራል አንድ ሰዓት ብጨምር ሰላቱ በደንብ አርገ በሙሉ ለማወቅ ይቻላል ግን በጥያቄና መልስ ቢሆን ይሻላል ብዬ ነው የተውኩት እንጂ ብዙ ጥቃቅን ነገሮች አሉ እያወቅሁት የተውኳቸው አሉ ስለዚህ በእናንተ ጥያቄና በእኔ መልስ ቢሆን የተጣራ ይመስለኛልና ማይኩ ውሰዱት አሁን ለአንድ ግማሽ ሰዓት ለእናንተ ሰጣለሁ አሁን የተጠቀሱት ሽሩጦቹ ሽሩጥ ሲሓ 6 ሽሩጥ ልውጁብ 5 11 እነዚህ ደግሞ ስንት ነው የጠቀስኩት ሰላት ውስጥ ከገባሁ ደግሞ 33 ተጠቀስኩ 42 ሆኑ እንደገና ከሰላት በኋላ ደግሞ ብዙ ነገር ተጠቀስኩ 150 60 ነጥቦች ነው የጠቀስኳቸው በዚህ ላይ አሁን አንዳንድ ጥቃቅን ነገሮች አሉ እነሱም ሌላም እናንተ በጥያቄ እኔ በመመለስ ሪቫይዝ ብናደርጋቸው ይሻላል ለአንድ ግማሽ ሰዓት ብቻ ከግማሽ ሰዓት ብቻ በኋላ ወደ ሌላ ስራችን እንገባለን ማይክ ፍሪ ወንድሞች ኡስታዝ ቅድም ጠይቄ ነበር አዲስ ያው ካሁንም ጀምሮም አሁንም ዛሬም ቢሆን ረብሻውን ስላልተወ ነው የሱን ቴክስት ስታነብ ቢቆያችሁት ኡስታዝ እና አላህ ደስተው በጣም አላህ የጠላው ልጅ ነው መጨረሻውን አላህ ይወደድለትና ሂዳያ አላህ ይስጠው ሚመከር ሰው አይደለም ኡስታዝ አዲስና የኔ ጥያቄ ምን ነበር ቀደም ስላልሰሙኝ ነው አንድ ሰው ተረክቶ ቆሞ ያለ በኋላ ከገባን ሱና ይሁን አንድ ሰው ማለት ነው ለምሳሌ አንድ ሰው ሁለትና ሶስት ከሆነ ያው ፈርድ ጀማዓ መሆኑ ይታወቃል ግን አንድ ሰው ከሆነ ሱና ይሁን ፈርድ ይሁን አይታወቅም ምን እንደሚሰግድ ስለዚህ አብሮ ሂዶ መቆም ነው የሚሻል ወይስ ፈርድ ነው ወይስ ሱና ነው ብሎ ማጣራት ነው የሚሻል ምክንያቱም ቅድም ካልሰሙኝ እንዳልሰሙኝ ከሆነ እኔ ገጠመኝ ነበር አንድ ልክ አንድ ሰው ቆሞ ያለ ህጅ አብሬው ሰግድ መጨረሻ ላይ ስንጨርስ ለምን ተኔ ጋር ተሰግዳለህ እኔ ሱናስ ቢሆን ምን ታቃለህ ደሞ በዛ ላይ ፈርድ ነው እየሰገደ የነበረው ሰውየው ማለት ነው እና ሱናስ ቢሆን ምን ታቃለህ እና ምናም ብሎ ትንሽ ብጥብጥ አረገኛው እዛ በኋላም ጠይቄ ነበር ግን በደንብ አልተስተካከለልኝ ኡስታዝ ጀዛኩምላህ ኸይረን ሰላሙ አለይኩም ወራህመቱላሂ ወበረካቱ ናም በስ ወንድማችን ተሳስተዋል እሱ ሱና ቢሆንም ሱና እየሰገደ ቢሆንም አንተ ፈርድ ብለህ ከገባህ ይቻላል ለምን አይቻልም ኢማሙ ሱና ይሰግዳል ማእሙሙ ፈርድ ይሰግዳል በደንብ ነው የሚቻለው እንጂ ሙዓዝ ኢብኑ ጀበል አንድ ትልቅ ሰሃቢ ሁሉ ጊዜ ሰላተ ዒሻ ከነቢያችን ጋር ነው የሚሰግደው በመስጊድ ከዛ ሰግዶ ወደ ቤቱ ሲሄድ በቤቱ አጠገብ ደግሞ አንድ መስጊድ አለ እነዛ ሽማግሌዎችና አንተላልቅ ሰዎች የሚሰግዱበት መስጊድ አለ በጣም ሙዓዝን ይጠብቃሉ ምክንያቱም هو اعلم الناس በጣም عالم ስለሆነ ሙዓዝ ከነቢያችን ሰለም ሰግዶ እስከሚመለስ ይጠብቁታል ሲመጣ ዒሻ ያሰግዳቸዋል ለሱ ሱና ነው ሱ ዒሻ ሰግደዋል ለሱ ሱና ነው ለነሱ ደግሞ ፈርድ ነው هذا ይሆናል በቂ ነው ኢንሻአላህ ናም ማክፍሪ በቂ አለ ነገር ግን የቅድሙን እንግዲህ እንደተጻፈ ሎቢ ላይ እንደተጻፈ ነው ያነበብኩትና ግን ጥያቄዋ ሌላ ነበር ለማለት የፈለገችው ሰላት ላይ ዘግይተው ይደርሳሉ አይደለ ጀማ ከዛ በኋላ ዘግይተው ደርሰው ነው እንግዲህ ወይ አንድ ረካ ይቀራቸዋል ወይ ሁለት ረካ ይቀራቸዋል ወይ ሶስት ረካ ይቀራቸዋል እና ልክ ከተሰላመተ በኋላ እነዚህ ዘግይተው ግን ሰላት ውስጥ ያሉ ሰዎች ያቺን የቀራቸውን ረካዎች ለየብቻ ነው መጨረስ ያለባቸው ወይስ በጀማ ነው የሚል ጥያቄ ነው ኡስታዝ አሁን ቀደም የጠየቁት ጥያቄ በዚህ እንዲስተካከል ነው የኛ ስህተት ነው የኡሙም ሰአብ ጥያቄ ደግሞ ምንድነው የሐጅ ሰላትን ሰላት ከመያመልጠን በተየሙ መስገድ ይቻላል ወይ የሐጅ ሰላትን ማለት ነው በተየሙም መስገድ ይቻላል ወይ ሰላቱ ከሚያመልጠን የሚል ጥያቄ ነው። ጀዛኩም ላህ ኸይር ማይክሪ። ሁለቱም ጥያቄ አልገቡኝም አሊ። እንዴት መሰለ የሐጅ ሰላት ስትል ምንድን ነው? የሐጅ ሰላት የሚባል የለም። በሐጅ ጊዜ ማለት ነው። በሐጅ ጊዜ የሚሰገዱ ሰጋ ለምን ለምን ውሃ የለም እንዴ? ውሃ ካላገኘ ትንሽ ውሃ ዘግይተ ውሃ ልታገኝ ትችላለህ። ግልጽ አይደለም እንትኑ ጥያቄው ግልጽ ስላልሆነ ይብራራልኝ። ሁለተኛው አንደኛውም ግልጽ አይደለም። እሷ ብትጠይቅ ጥሩ ነበር። ባለ ጥያቄው ቢጠይቅ ነው ጥሩ። ወንድሞች ባለ ጥያቄው ራሱ ይጠይቅ። ናም እውነቴ ነው። ሁለቱም ስላልገቡኝ ኢንሻአላህ ይብራራና ልመልሰው። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አፎን፣ የዒድ ሰላት ለማለት ፈልጌ ነው። የዒድ ሰላት ለማለት ፈልጌ ነው። የዒድ ሰላትን በተየሙም መስገድ ይቻላል ወይ ነው ያኛው ጥያቄ። ሁለተኛ የመጀመሪያው ጥያቄ ለምሳሌ የጀማ ሰላት ይኖራል፣ ከዛ ዘግይተው የሚመጡ ደግሞ ሰዎች ይኖራሉ። አንደኛው ረካዓ ያመልጣቸዋል ወይ ሁለተኛው ረካዓ ያመልጣቸዋል? እና ሰላቱ ካለቀ በኋላ እነዛ ዘግይተው የመጡት አንድ ረካዓ ወይ ደግሞ ሁለት ረካዓ ወይ ሶስት ረካዓ ይቀራቸዋል ማለት ነው። ስለዚህ ያንን በጀማዓ ነው መጨረስ ያለባቸው ወይስ ለየብቻ ነው? ያው እንደ ጥያቄው ነው እኔ መጠየቅ ያለብኝ ኡስታዝ፣ እንጂ ያው ለየብቻ ነው መጨረስ ያለባቸው የቀራቸውን መሙላት ያለባቸው። ነገር ግን ጥያቄው ግን ይሄንን ነው የሚመስለው። ጀዛኩም ላ ኸይር። የዒድ ሰላት ነው የሐጅ ሰላት ያልኩት፣ አፎን ይስተካከልልኝ። ያው እሱን ይመልሱልን ኢንሻአላህ። ማይክ እንግዲህ እኔ ጥያቄው ቢጠይቅ ጥሩ ነበር። ወላሂ የጠየቀው ጥያቄ ለምን ተየሙም ታደርጋለህ? ሰላት እንዳያልፍና ውሃ ስለሌለ ነው ወይስ ውሃ እስከምታመጣ ሰላቱ እስከሚያልፍ ነው? እንዴት መሰለኝ እኔ መልስ ልሰጥ እችላለሁ፣ ግን ብሩህ አይደለም ጥያቄው። ምክንያቱም የዒድ ሰላቱ እንዳያልፍብን ምን ሆንክ? ውሃ የለም። ከሌለ ኸላስ ተየሙም አድርገህ ስገድ። ግን ውሃ የለም ብለህ ተየሙም ለማድረግ አትችልም። መጀመሪያ መጣር አለብህ፣ ወደዛም ውሃ እንትን። ሁለተኛ ነገር ደግሞ ማድሪ ውሃ የሌለበት ቦታ ነው ያለኸው። ይህ እኮ ነው እኔ መልስ በደፈናው መልስ እንዳልሰጥ የምፈራው ለዚህ ነው። ምክንያቱም ህግ ሆኖ እንዳይሄድ ውሃ ያላገኘ በተየሙም ውዱእ አድርጎ እንዲሰግድ ይፈቀዳል ተብሎ እንዳይወሰድብኝ እኮ ነው። ላ እንደዚህ አይደለም። ውሃ ከሌለ መፈለግ አለብህ። ኢንሻአላህ ወደ ቀኝ 1 ኪሎ ሜትር፣ ወደ ግራ 1 ኪሎ ሜትር፣ ወደ ፊት 1 ኪሎ ሜትር፣ በዚህ ወደ 1 ኪሎ ሜትር ተጉዘህ እዛ ጥረህ ምናምን ውሃ ካጣህ ነው እንትን የሚሆነው። ስለዚህ ማድሪ ባለ ጥያቄው ለምን ማይክ ይዞ አይጠይቅም? ማይክ ያንሳና እኔ እጠይቀዋለሁ ይመልሳል። ለምን እለዋለሁ? ውሃ አልነበረም። ጠይብ ለምን ውሃ ትንሽ ውሃ እዛ አልነበረም? አንድ አብሪቅ ተሆነ ምናምን ከዛ በኋላ ነው መመልሰው እንጂ ጥያቄ በመልስ አይ እንደዚህ አይነት አልመልሰውም። ይሄ ነገር የት አለ? ጥያቄው የት አለ? ናም ተግባባን ወንድሞች? አንዳንድ ጊዜ ፈትዋ ማለት እኮ በጣም እንትን ነው። ትናንትና እንዳልነው አደገኛ ነገር ስለሆነ ጥያቄው በአንድ ፈትዋ አይመለስም። ራሱ ከጠየቀኝ ግን በክርክር እመልስለታለሁ። ማይክ ፍሪ። አለይኩም ወራህመቱላሂ ወበረካቱ። ኡስታዝ የእህቴ ጥያቄ ነው። ቁኑት ላይ ሆነን በራሳችን ቋንቋ ዱዓ ማድረግ እንችላለን ወይ ነው። ሁለተኛ ጥያቄ የኔ ነው። እኛ ሴቶቹ አንዳንድ ጊዜ የምንለብሰው ልብስ እጅጌው ረጅም ሆኖም ግን የሰውነታችን ቅርጽ ያስታውቃል እና ሰላት ላይ ሳይለብሱ አብያ ወይም እንደ ጠርሃ ነገር መስገድ ይቻላል ወይ ነው። አሰላሙ አለይኩም ወራህመቱላህ። ሰማል ማይከኔ ነው ከሷ ነው ያለው። እሺ መጀመሪያ እንትኑ በሰላት ውስጥ እኮ ብለናል፣ አሁን አልነበርሽም እንጂ በሰላት ውስጥ በሌላ ቋንቋ አይባልም ብለን እንደምድመው ነው። እንደዚህ ያለ ዓለም እስካሁን ድረስ አልሰማሁም። በሰላት ውስጥ በኦሮምኛ፣ በትግርኛ፣ በአረብኛ፣ በእንትኑ በአማርኛ አይገባበትም ሰላት ውስጥ። ኸላስ የማትችል ከሆነ እንትኑ ረበና አቲና ፊ ዱንያ ሐሰነተን ብለሽ ወረጂ። ቁኑቱ አያስፈልግም። እስከዛም ድረስ ሱና ነው፣ ዋጅብ አይደለም። ግን ሌላ ቋንቋ አታስገቢ። ይህ አንድ ነው። ሁለተኛ ሴት አውራዋ በሙሉ መሸፈን አለባት ከተባለ ያኒ አውራዋ መገለጥ አይደለም የሚገልጸው ነገሩ። ላ ስስ ለብሳ ስስ ከሆነ የውስጥ የሚያሳይ ከሆነ ራቆቷ ነው ያለችው ሰውነቷ በሙሉ ለብሳ ለክን ጠባብ ሆኖ ጡቷ አካልቷ ምናምን እንደዚህ እንደዚህ ለያይቶ የሚያሳይ ከሆነ ራቆቷ ነው ያለችው ሴት ከራስዋ እስከ እግሯ ሰፋ ያለ ልብስ እንደ አባያ ሰፋ ያለ ሙልት ብሎ የሚሸፍናት እሱ ነው የሚያስፈልገው ስለዚህ ይጣባብ አካሏም እንትን የሚያረጋው ሸፋፍ ስሶኖ የቆዳዋን እንትኑ ቀለም የሚያሳይ አጭር ሆኖ ወይም በላይም ስስ ነገር ብታወድቅበትም على كل حال ሴቶች ይገባቸዋል አሁን ነገሩን ለማስረዘም ነው እንጂ ሴት በሙሉ ሰውነቷ መሸፈን አለበት ናም ማይክ ፍሪ ورحمه الله وبركاته السلام عليكم السلام عليكم سمال ان شاء الله استاذ يعني طياقي والله بسلاف لا عف بلن لجوج يالن بتلي يسجدن كربش وي عند نبر كنكو اندز بنت بنز دجاش اندز نارغالن وي قرانون او انت كفار كن قرال جوك بلن قرالن وي الله اكبر سند سجود ويركو الله اكبر بلن اند لجوجون يان نغر اندم يقومو تارغن صلاه لا يالن عند دبي لجوج نغر كله مياقوال እና ይሄንን ካረግን ሰላቱ ተበላሸ ማለት ነው አይሆንም ኢንሻአላህ ለማቆም እየሞከርኩ ነው ግን የልጆች ነገር ወይ ሰይጣን ያሳስታቸዋል ይሆነ ግን ሊነክሱ አላሁ አክበር እንዳላለው ወይ ቁርአኑ ጮክላለው ወይ ደሞ እጅ እንደዚህ እንደዚህ ያረጋለው እንዲያቆም ያን ነገር ሰላቱን ለምን ተላ ለማቋረጥ እና ይሄ ሰላቱን ያበላሸዋል ወይስ እንደገና መስገድ አለብኝ ወይስ መቀጠል ይችላል ኢንሻአላህ ገብተቱናል ሰላም አለይኩም አይክፈሪ እህታችን ኡሙ አደል አይብዛ በስ አይብዛ ከበዛ ጨዋታ ሆነዋል ሰላት ከመሆኑ ሌላ ያኒ ጨዋታ ሆነዋል ካልበዛ ግን ይቻላል ለምሳሌ ኢማሙ ከተሳሳተ ሴት ታጨበጭባለች ስራ አይደለም እንዴ ምልክት ነው ታንጨበጭባለች ማለት ተሳስተሃል ማለት ነው ያ ደግሞ ከዛ አይለይም ሁለተኛ ነገር አንድ ሰው በር ኳንኳኳ ሶስት እርምጃ ወደፊት ሄደ ልትከፍተው ትችላለህ የም አንድ ስራ ነው ቴሌፎን ከደወለ ሩር ካለ ቴሌፎን ከረበሸ ቴሌፎኑ አንስተ ማስቀመጡ ይቻላል ይሄ ነገር ነቢያችንም አድርጓል ይሄ ሁሉ ነገር ነቢያችን ያደረጉት ነገር ነው ኢብኑ አባስ የሚባለው መጥቶ በስተጀርባቸው ሲሰግድ መጀመሪያ ስለሆነው መጀመሪያ እንትን ስለሆነ ወደ በስተቀና በስተግራቸው ሆኖ ነው የቆመው ና ከኢማሙ በስተቀኝ መቆም ነው ያለበት አንተ ማእሙም ግን ኢብኑ አባስ እዛ ጊዜ ስለማያቀ በስተግራቸው ቆመና እጃቸው ሰደው ነው በጅሮው እንደዚህ አርጎ ስበው ወደ እንትኑ ወደ ቀኝ ያመጡት ይሄን ትልቅ ስሩ ነው አይሻም አንኳኳችና አንድ ቀን ሶስት እርምጃ ወደ ፊት ሄዶ በሩን ከፈቱላት ናም ከዚህ ባሰ ደሞ ከዚህ በለጠ ደሞ ልንገራችሁ አንዲት ልጅ ነበረችና በሰላት ውስጥ የልጃቸው ልጅ ነች መጣችና አቀፈዋት አሁን ቆሞ ቁርአን ሲቀሩ ያቀፈዋታል ወደ ስጁድ ሲወርዱ ያስቀምጧታል እንደገና ይወስዱትና ሲቆሙ ያቀፈዋታል ወደ ስጁድ ሲወርዱ ያስቀምጧት ይሄ በጣም ብዙ ስር ነው ግን ነቢያችን ያደርጉ ነበር የህጽ እንትኑ ለህፃኖቹ ረህማ ብለው ያንቺ ደሞ ይሄን አይነት ምልክት ካልሰጠሽ በዚህ በጣትሽ አርገሽ ممكن ወደ እሳት ይገባል ወይም እንትን እየጮኸ ምናምን ይረብሽሻል ካልበዛ ሰላቱ አያበጥልም ግን መብዛት የለበትም ናም ማይክ ፍሪ ከተነው ኡዱ ስናረግ ካልሲ ኡዱ አርገን ማለት ነው ካልሲ ከለበሰን ለ24 ሰዓት ሳናወልቅ ዳበስ ያረግን ኡዱ ማረግ እንደምንችል ከዚህ በፊት ተምራለ ማለት ነው እና አሁን ትንሽ ግራ የተጋባሁት እዚ ምሰግድበት መስጊድ ማሻአላ ፓኪስታኒዎች ናቸው እና ሐነፊ ናቸው እና ምን ይልኛል ግዴታ ይሄ ቆዳ በቆዳ የተሰራ ካልሲ መሆን አለበት በጥጥ የተሰራው አይሆንም በቆዳ የተሰራ አለ ኡስታዝ ካወቁት እሱን አርገህ እሱ ላይ ነው ዳበስ ምታረገው እንጂ በጥጥ የተሰራው ካልሲ ላይ አይሆንም እሱን እንትን ብዬ ትንሽ ግራ ስለተጋባሁ ነው ግን ከዚህ በፊት የተማርኩት በካልሲ ነው ያስተምሩ ነው የተረዳሁት እና ይሄን ትንሽ ቢያብራሩልኝ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ نعم السيمي لو بقودا يتسرّو خف بالال خف مالت بقودا يتسرّو اغرهن هلو شفنوس كقرشمشميت بالاي چبطو مي يسرّو አይደለም እሱ خف بالال بقودا جن የሱ ቦታ የሚይዘው ካልሲ ያለ ሹራብ አለ ሁሉ ይሆናል በጠቅላላ እግርህ ከቁርጭምጭሚት በላይ እስከዛ ድረስ ጭብጥ አድርጎ ከያዘ እንደ ካልስ ለምሳሌ በደንብ ነው የመስህም ሆነው ማንንም ዓለም በዚህ خلاف የሰጠ ነገር የለም ሁለተኛ ነገር እንኳን ይሄ ነገር እኔ ልንገር እንኳን ካልሲ ለሱ ብለ ተሰራ ነው ሹራባችን ካልሳችን እግራችን ለእግራችን ብሎ ተሰራና አንድ ጊዜ ከገባ አይወጣ ብራሰ ካላስ ወጣው እንኳን ይህ አንድ ሻሻም ተሻሽ ራስ ሻሻም ተግረህ በደንብ አርገ የተቀለልከ የተጠቀለው ብትሸፍነው በዛ መስህል ታርግ ይችላል ያኒ አንተ ለምሳሌ እግርህ ምንም ነገር የለውም ያኒ አልተሰበርክም ቁስልም የለውም بس አትሸፈንከው በሻሽ አርገ ተቀለ ከሸፈንከው እንደ ካልሲ ነው የሚሆነው እንደ ኹፍና እንደ ካልስ ነው የሚሰራውና እዛ መስህል ማድረግ ይቻላል ስለዚህ ሹራብ የምንለብሰው በሙሉ እንደ ኹፍ ነው በዚህ አንድ ዓለም خلاف ያደረገ የለም አቡ ሐኒፋ ያቡ ሐኒፋ መذهب ይከተሉ አቡ ሐኒፋ ራሱ ኹፍ ነው የሚለው በዛ ጊዜ ያኒ ኹፍ ይባል ነበር ከዛ ቀጥሎ በጨርቅ ተሰራ ከዛ ቀጥሎ በጥጥ ተሰራ ከዛ ቀጥሎ በእንትን ይሰራል ይሆናል ሁሉ ማክ ዘዓባናይ ሱናናይ ዊትሪያ ምናልባት ከሰገድከ አንተ ሀዲርካ ሰላተ ዊትሪ እንተ ወይ ካኒ አብ መስጊድ ኮንካ ከሰግዳ ተደልሞ አቀድም ከሱና አንተ ላሰግድካ ከመያዚያ ሰላም አለይኩም ለማግስቱ ቀዳ ታወጣለህ ወይስ አትወጣም የነው መሰለኝ ጥያቄው አው ቀዳ ይወጣል እንትኑ ዊትር ተኝተህ ዊትር ካለፈብህ ጧት ያኒ በቀን ጊዜ ቀዳ ይወጣል ታወጣለህ ላኪን እንደ ዊትር አትሰግደው ለምሳሌ ዊትር 3 ረካዓ ከነበረ የምትሰግደው ቀዳ ስታወጣት በቀን ቀዳ ስታወጣት 4 ረካዓ አርገህ ነው የምትሰግዳት 4 ረካዓ ነው የምትሰግዳት 1 ረካዓ ነበር የምትሰግዳት በቀን ከሆነ 2 ረካዓ ነው የምትሰግዳት 5 ረካዓ ነበር የምትሰግደው ዊትር አሁን 6 አርገህ ነው የምትሰግደው ምክንያቱም በቀን 3 5 ዊትር የሚባል የለም በቀን ላኪን እሷ ሱና ሙአከዳ ስለሆነች አን ቢሆንም ቀዳ ልታወጣ ትችላለ ካላወጣhatም ራስዎ ሱና ስለሆነሽ ዊትሯ እስከዛ ድረስ ያኒ ወንጀል አይደለም ኢንሻአላህ ማክፍሪ እሺ ሰላም አለይኩም ኡስታዝ የኔ ጥያቄ ያው ጥያቄ ስለሌለ ከሰላቶች ነው የ11 አመት ልጅ አለችኝ እና ልብስ አሁን ከጉልበቱ አለፍ ያለ ከሱሪ ጋር ማርክ ትችላለች ስንስ ከሰው ጋር ስለተከራከርኩ ነው ልብሱ ከጉልበቱ አልፏል ወላኪን ስላን እግዶን ሁሉ ስላልሸፈነ ከሱሪ ጋር ማርክ ትችላለች ኢንሻአላህ ሰላም አለይኩም ተሰምቷ ጥያቄ ልብሷ ከጉልበቱ አለፍ ይላል ወላኪን ስላጠረ ትንሽ ከሱሪ ጋር ማርክ ትችላለች ኢንሻአላህ ገብቶልና ሰላም አለይኩም እሺ ኡማደል ከጉልበቱ አለፍ ይላል ማለት ወደ ታች ወደ ላይ ነው አለፍ የሚለው እሺ እኛ ተረድተናል ወደ ታች አለፍ ይላል ማለት ነው አለፍ ማለት እኮ ወደ ላይም ይሆናል እኮ ስለዚህ በስ እኔ ቆንጆ ጥያቄ ነው እነቴ ነው ብዙ ያጠቃላል ይሄ ጥያቄ ወንድሞችና እህቶች ንዓም ልክ ነው አቅማዳም ያልደረሰች ልጅ እንደ ትልቋ ሴት አውራዋ ሁሉ ሰውነቷ ሁሉ መሸፈን አለበት አይባልም ምክንያቱም لم يجري عليها القلم ተቃላቹ لم يجري عليها القلم ወንጀልና ጥሩ ስራና መጥፎ ስራ አይጻፍላትም አይጻፍባትም ስለዚህ ወንጀል የላትም ልጅቷ በዚህ አይነት እንግዲህ ሰላት እንደፈረደባት ወይም ዘካት እንደፈረደባት እንደፈረደብን እሷ ገና የእንትኑ የሂጃብ ጉዳይ አልደረሰበትም ማለት ነው ولكن ይህ ብለን ዘማን ደለም ብዙ ዑለማዎች ምናሉ ያኺ አንዳንድ ልጆች አሉ ያስራ አንድ ልጆች ማንኛውም ወንድ ሲያያት ስሜቱ ይነሳል ለምን ሰውነቷ ቆንጆ ነው ሙሉ ነው ረጂም ነች እንደውም የ30 አመት ልጅ እና የ11 አመት ልጅ ቁመታቸው አንድ ሊሆን ይችላል ብዙ አሉ። ሁለተኛ ነገር ወፈር ያለች በጣም ሰውነቷ ሙሉ ሆኖ የምታስጓጓ ልጅ ነች። ይቺ ልክ እንደ ትልቅ ሴት መሸፈር አለባት አሉ። ሁለተኛ ነገር አንዳንድ ልጆች አሉ ህፃኖች በጣም ቆንጆ ናቸው ስታያቸው ያን ደስ ይላሉ መሸፈን አለባት። ስለዚህ እንደንትን እንደ ሁኔታው ነው አሉ እንደ ሁኔታው ነው። አይሻ የሚገርማችሁ ስትነ አይሻ ያገባችሁ በ9 አመት ነው እንኳን 11 አመት የ9 አመት አግብታ የ11 አመት ሲሆን ነቢያችን ገቧት ገቧት ማለት ያኒ የሰጋግኝት አደረኩ ከሷጋ የ11 አመት እንዲያውም አንዳንድ ዑለማዎቹ የ7 አመት ነው ያገባች አሉ። በ7 አመት እድሜዋ ግን ጀምሁር ዑለማ የ9 አመት ነው ያገባችው አቅል የተጻፈው የ9 አመት ነው ከዛ 11 አመት ሲሆን ደግሞ የሰጋግኝት አደረጉ ማለት ነው። ስለዚህ አንዳንድ አሉ እኮ ወንድሞች ከኔ ጋር አትሆኑ አንዳንድ ልጆች አሉ ገና የ8 አመት ይያለች 30 ሴቶች ካሉ ወንዶቹ በሙሉ ፊታቸው ወደ ሷ ያደርጋሉ። ምክንያቱም ቬሪ አትራክቲቭ ሰውነት አላት የመሸፈን አለባት በጣም መሸፈን አለባት ውጁበን መሸፈን አለባት ምክንያቱም የአይን ፊትነስ ሆነች እና በእድሜ አይከሄድም በብሉቅ ነው ያኒ ከአቅማ አዳም ደርሳለች አልደረሳችም የሚባል ነገር አይከሄድም። ይሄ ነገር እሷ ወንዶቹ እስከምትስብ ድረስ አውራ ነች። ሁለተኛ ነገር ደግሞ ያኒ በጣም አደገኛ ነው ለሷ በዚህ አይነት ካደገች እና መሸፈን አለባት እስከ እግሯ ረጅም ልብስ ማስለመድ አለብን ለምን አጭርና ለብሳቸዋለን እና እህቴ ሙአደል እንደዚህ ከሆነ እንደ ልጅቷ ነው የ11 አመት ልጆች አሉ ቀጫጭን እንደዚህ በቃ ማንንም ሰው እንደዚህ በቃ ዞር ብሎ የማያቸው አሉ። አንዳንዶቹ ግን والله ምርጥ የሆኑ ነገሮች አሉ። ደሞ የሱ አንጻር ደሞ ትላልቅ ሰዎች አሉ ትላልቅ ሴቶች ይገርማቸዋል والله አንዳንድ ሴቶች አሉ የ60 አመት ሴቶች ናቸው ላኪን ሰውነቷ ምን እንደምትበላ አታቀም very beautiful ነች ሰውነቷ በጣም የሚስብ ነገር ነው። እንዲያውም ወለቴ ነው ከልጆቹ ከትናንሾቹ በጣም አተኩሮ የሚያይዋት ሴት ነች አለኮ የማያርጅ ሰውነት ያላቸው ሴቶች አሉ። እኔ አን ነገር ልንገራችሁ በህንድ የተገኘ በህንድ እኔ ቁጭ ብዬ ያየሁ ነው እዛ በህንድ አንዱ የ67 አመት ልጅ አይደለም አዋቂ ያኔ የ67 አመት አንድ ሰውየው ከኢማራት መጣ ኢማራት ያን ተቀበለ ከዱባይ አሁን ከልጁ ጋር መጣ። ልጁ የ28 አመት ነው አባቱ የ67 አመት ነው። ለምን መጡ? አንዲት ህንድ ሊያገባ ይፈልጋል ሰውየው ትልቁ ያኔ የ67 ነው እና አንድ ቤት ገባና አመጡለት ምንድነው አንዲት እድሜዋ 20 አመት ነው እናቷ ይዛችው መጣች ይዟት ከእናቷ ጋር መጣች። አሁን እናቷና ልጅቷ ቆጭ ብሎ ሰውየው ይህች ነች አሏትና እሺ ፈልጋታለሁ አለ ለልጅቷ ማለት ነው 20 አመት ልጅቷ እሺ ፈልጋታለሁ አለና አቅድ ተደረገ ተጻፈ በቃ አገባት ማለት ነው። እዛ ከዛ መጅስ ሳይነሱ የሱ ልጅ 28 አመት እናቷ ፈልጋለሁ አለ ይገርማችሁ የልጅቷ እናቴን ይፈልጋታለሁ አለ። ምክንያቱም ከልጅቷ የምትመረጠው ማሻአላህ ሰውነቷ very beautiful ነው ደሞ በቃ አይንህ የምታሳርፍ እንትን ነገር ነች እናቷ እኮ ነች። እድሜዋ ምንክን 50 አመት ይሆናል ላኪን ከልጅቷ የተመረጠ አትራክቲቭ የሆነ ሰውነት አላት በቃ ይሄን ካላገባው ሞታለሁ አለ ሰውየው። እና እንደዚህ ይገኛልና ህፃን ሆና መናቅ የለብንም ወይም ትልቅ ሴት ነች ተብሎ ደሞ መናቅ የለብንም እንደ ሁኔታዋና እንደ ጤናዋ ነው የሚሄደው አውራም የሚሆነው። نعم ማይክ ፍሪ